ولتصغى إليه أفئدة الذين لا يؤمنون بالآخرة وليرضوه وليقترفوا ما هم مقترفون. أفغير الله أبتغي حكما وهو الذي أنزل إليكم الكتاب مفصلا والذين آتيناهم الكتاب يعلمون أنه منزل من ربك بالحق فلا تكونن من الممترين. وتمت كلمة ربك صدقا وعدلا لا مبدل لكلماته وهو السميع العليم. ولتصغى إليه أفئدة الذين لا يؤمنون بالآخرة إنا إهنم كبنا بلتلتش هنا يماتتالا يقال يميا كربوت النزشياتنا الإنس والجن يتبالوت لمن دنو بتل بآخرة سموتوا على من نساتنا من داتن يما يمنو يهونو كبزوشنا تلالاوش النسن لما دامت جورو يميا وصواتشو مهونن سلم يوقنو نزان تلالاوشن لما تمرنو مالتنو. ብዙ ጊዜ እንግዲህ የማሰብ ችሎታ ያለው ሰው ማታለያ ቃላቶችን እንኳን አንቆጥቁጦ ቢያቀርቡለት አይዋጥለትም፣ ተለቅ ብሎ ተመራምሮ ነው የሚቀበለው። ግን አንዳንድ ግብዞችና ተላላዎች እንዲሁ ሰው ያቀረበላቸው ነገር በተለይ ተሞት በኋላ መነሳትና መመንዳት አለብኝ ማይል ሰው የተወራው ነገር ሁሉ እነት ይመስለውና ይስተባል በዛ መግለጫ ማለት ነው ይማረካል። እንደዛ እንደሚሆኑላቸው ስለሚያውቁ ነው። ወለየርضوሁ ታዳመጡና ወደዛ ከተዘነበሩ በኋላ ደግሞ በመጨረሻ ሐቅ ነው ብለው የሚወዱትና የሚደግፉት መሆኑንም ስለሚያውቁ ነው ማለት ነው። ወለየቅተሪፉ ማሁም ሙክተሪፉን እና ከዚህ ጋራ በማያያዝ እነሱ ሊቀጥፉትና ሊዋሹት የሚፈልጉትን ነገር ሁሉ ለመቅጠብ እንዲችሉ ነው የዛ አይነት ዘዴና ስልት የሚጠቀሙት ማለት ነው። እና እንግዲህ ከዚህ ሊያባባል የምንረዳው ነገር ምንድነው? دعاة الحق بتاعي للدوم سواجين بركك زديه يمي سبكنا يمي أتمنو سمالتنا يباتي الوغن وشم بزاو باباتي الو تتكالونا كسلتنو بوهالا بوشتون كوست مرضي وانا ونگر كلاي بتام يمي أستيستنا ماراكي وانا نگر يادرقنا بطروك على سوچ يكشنو سواجين بتلايا يسلتوچ ودن سباتي لندي زنبلونا እንዲያዳምጡ ብሎም እንዲወዱትና እንዲያምኑበት ያደርጋሉ ማለት ነው። የሐቅ አስተማሪዎች ደግሞ ከዚህ የበለጠ ችሮታ እንዲኖራቸው ያስፈልጋል። የነሱ እንጂ እንዲሁ ዝም ብለው በአላህ ይጥቃኝና በመልሞስሞስ የሚዘለቅ ነገር እንዳልሆነ ነው የሚያሳየው ማለት ነው። የባጢል ወገኖች ሰዎችም ሆነ ጅኖች እንግዲህ ሽንጣቸውን ገትረው ውሸት የሆነውን ከውስጥ እንግዲህ እርኩስ ቁሻሻ የሆነውን ነገር ከላይ እንደገና የሚያብለጨልጭና የሚማርቅ ባቀብተው ሰዎችን ለማሳመን የሚችሉ ከሆነ እነሱ ደግሞ ትክክለኛውን እንቆና ወርቁን ከዛ በበለጠ አስተዋውቀው ያ ከላይ ነው እንጂ ጥሩ የመሰለ ውስጡ ብላሽ ነው የገማን ቁላል ማለት ነው። የኛ ግን ተላይም ከውስጥ ምንም እንከን የሌለው ትክክለኛ ነው ብሎ ለማሳወቅና ሰዎችን ወደ ተሻለው ለማምጣት በጣም የላቀ ችሎታ ይጠበቅባቸዋል ማለት ነው። እና ይሄንን በሚልበት ጊዜ እንግዲህ አላህ Subhanahu Wa Ta'ala ባለፉት ነብያቶች ሁሉ ጠንካራ ተቃዋሚዎች አጋጥመዋቸው እንደነበረ ነው የሚያሳየን። ሱነቱላህ ነው። የሰው ልጆች እንግዲህ ላመኑበት ነገር ውሸትም ሆነ እውነት ያለ የሌላ ኃይላቸውን አስተባብረውና ተጠናክረው የሚታገሉ መሆናቸው ነው። ታዲያ የሰውም ሆነ የጅን ሸይጣኖች ራሳቸው የሚያደርጉት ጥረት ብቻ ሳይሆን እስበርታቸው በሚያደርጉት መደጋገፍና መተባበር እንደሚሰሩ ነው ደግሞ ማለት ነው። በባጢል በኩል የተሰለፉት ኃይሎች ሰዎችም ጅኖችም እየተገናኙ ዘሬና ስልት ልምድ ይለዋወጣሉ። ማለትም አንዱ ሰይጣን አንድን ሰው እንዴት አርጎ እንዳጠመመውና እንዳሳታተው ለሌላኛው ይነግረዋል። እኔ ገሌ የተባለን ሰው ላሸንፈውና ላንበረክከው የቻልኩት በዚህ በዚህ ዘዴ ነው፣ አንተም በዚህ ብትጠቀም በቀላሉ ልታቸንፈው ትችል ይሆናል ይለዋል። ሌላው ደግሞ ይመጣና እኔ ደግሞ በበኩሌ እንዲህ አይነት አደገኛ የዲን ሰው የተባለውን ሰውዬ በቀላሉ ገደላ ገባው የቻልኩት ይሄን አድርጌ በዚህ መልክ ነው፣ አንተም በዚህ ብትጠቀም ይያሉ የሰውና የጅን ሸይጣኖች ያላቸውን የሥራ ልምድ በመለዋወጥና እስበርታቸው በመመካከር እንደሚሰሩ ነው ማለት ነው። ታዲያ ይሄ እንግዲህ በባጢል ላይ ሁላቸውን ልምዳቸውን እያጠናቀሩና እያቀናጁ የሚሰሩ ከሆነ የሐቅ ጓዶችም ደግሞ ከዚህ በበለጠና በተሻለ መልክ ልምድ እየተለዋወጡና እየተመካከሩ እየተረባረቡ የአላህን መልእክት ማራመድ ይተበቅባቸዋል ነው የሚለው። أفغير الله أبتغي حكما لمهنو كالله ليلا دانيا إشالهنين بلاتشو إلا يهني على بس مكنياتو دقمو أمبغزيو ينبرو تاوتاويان وهم كهادي وچي أنت يا الله نبي لمهنك እስቲ ሌላ ገለልተኛ ወገን ግምገማ ያድርግና ውሳኔ ይስጥ በዚህ እንስማማ ይሏቸው ነበር። እና ሙሽሪኩል አረብ እንግዲህ ይሁዶችንና ክርስቲያኖችን በግዚያው ሃይማኖታዊ ብለው እነሱን በአክብሮት ያዋቸው ስለነበረ እነት አንተ እንደምትለው አላህ ልኮህና መርጦህ ከሆነ የዚህ ሃይማኖት ባለሙያዎች አሉና ቀሳውስቶችን ባባሳቶችን እንጥራቸውና ይሁዳና የክርስቲና ሃይማኖት መሪዎችን እነሱ በሰጡት ውሳኔ እንስማማ እነሱ ልክ ነህ ብለው ተመሰከሩልህና ተደገፉ እኛም ልንቀበልህ እነርሱ ልክ አይደለም ብለው ተነቀፉ ደግሞ አንተም ይሄን ስራ ልታቆም እንስማማና የበማካከላችን ዳኝነት ለነዛ ለሶስተኛ አካሎች አሳልፈን እንስጥ በማለት ጠይቋቸው ነበር። ይሄ ግዜ ይሄ እንግዲህ አሳረኛ በጣም አደገኛ የሆነ ጥያቄ ስለሆነ ነብዩ እንዳይሳሳቱበት አላህ ይህንን ማስጠንቀቂያ አንቀጽ አወረደላቸው። ማን ከአላህ የበለጠ መስካሪና ፈራጅ ማን አለና ሌላ ሶስተኛ አካል አምጥተን እናስፈርድ ይያሉ ይጠይቁሃል። እኔ ኻሊቀ ሰማዋል ወአቲ ወልአርድ ወንኩ ጌታ መርጫ አለው ልክ ያለው ይያልኩኝ በየአንቀጹ እየመሰከርኩልህና እያረጋገጥኩልህ ከአላህ የተሻለ ፈራጅ ማን ተገኘና ነው ደግሞ እነገሌን ቀርተን እናስፈርድ ይያሉ የሚጠይቁት ይላል። ወወለዲ አንዘለ ኢለይኩሙል ኪታበ ሙፈሰላ የነን ኪታብ ኡነትንና ውሸትን የሚገልጽና የሚያብራራ አድርጎ ያወረደው ብቻኛው አላህ እርሱ ሆኖ ይያለ እንደገና አላህን ተታችሁ የካፊር ምስክርና ዳኛ የምትፈልጉት ምን ለማለት ፈልጋችሁ ነው ማለት ነው። ወለዲና አተይናሁሙል ኪታበ ያዕለሙና አንነሁ ሙነዘሉ ሚን ረቢከ ቢልሐቅ ለነገሩ ቀደም ሲል እነዚያ ኪታብ የሰጠናቸው ቅዱሳን መጽሐፍ ያወረንላቸው ባለ ተውራቶችም ሆነ ባለ እንጂሎቹ ይህ ቁርአን ካንተ ጌታ በትክክል የተወረደ መሆኑን ጠንቅቀው ያቃሉ። የመመስከር ያለመመስከሩ ጉዳይ ነው እንጂ የሚያጠያይቀው ከማወቁ በኩል ሁሉም የይሁዶችና የክርስቲና ሃይማኖት መሪዎቹ ተውራትንና እንጂልን እስካነበቡ ድረስ አንተ ጌታ ወህይ ያወረደልህና ነብይ ያደረገ መሆኑን ሁላቸውም ያቃሉ። ግን ባለባቸው የመቀኝነት በሽታ እነሱ sultanun ለሌላ አሳልፎ ላለመስጠት እኛንን የሃይማኖት መሪ ብለው ያምናሉና ውሸታቸውን ለጥቅምና ለስማቸው ሲሉ አናቅም ልለው ሊሸፍጡ ይችሉ እንደው እንጂ ከማወቁ አቋያ በሚገባ ነው የሚያቁት ነው የሚለው። ፈላተኩነና ሚነል ሙንተሪ እና አንተ እነዚህ ሰዎች መሰከሩም አልመሰከሩ ከአላህ የተመረጥክና የተላክ ወህይ የተወረደልህ ለመሆኑ ማንንም ተከራካሪ ቢከራከርህ ከሚጠራጠሩት መሆን የለብህም። ከኔ ከጌታ የበለጠ ነጋሪና አስተማሪ የለምና እኔ ነብይ ነኝ ብዬ ከመሰከርኩና ካረጋገጥኩ በኋላ እነሱ የተለያዩ የመከራከሪያ ነጥቦችን አንስተው እንኳን ቢከራከሩህ አትጠራጠርላቸው በእርግጠኝነት ቀጥል የኔ ነብይ ነህ ይላቸዋል ማለት ነው። እና እንግዲህ ውሸት ሲደጋገም ነው ይመስላል እንደሚሉት በተለይ ብዙ ሰው ውሸት እንደጋግሞ ያዜመው እንደሆነ አንድ ብቻኛ ወነተኛ የሆነ ሰው እኔ ተሳስቼ ይሆን እንደ ብሎ ራሱን እንዲጠረጥር ያደርገዋል። በዛ ጊዜ የነበሩት ካፍሮች እንግዲህ ሁላቸውም ውሸታም ነህ ይያሉ እነሱ በየጊዜው ነብዩን አለይሂ ሰላቱ ወሰለም ያዋክቡ ስለነበረ እሳቸውም ሰው ናቸውና ምንም አላህ የመረጣቸውና የላካቸው መሆኑን እንኳን ቢያውቁም ምንድነው ጥፋቴ? የሁሉ ሰው እንዴት በባጢል ይስማማል ይያሉ ይረበሹ ነበር። አንተ እነሱ በውሸት ስለጮውና ስለተረባረቡ ውሸት ነው ያመጣውት ነገር ብለህ ልትጠራጠር ታስባለህ እንዴ? የፈለገውን ያህል ዓለም ባንዲም እንኳን ያስተጋባ እኔ አንተን የላኩ ለመሆን መጠራጠር የለብህም ከተጠራጣሪዎች እንዳትሆን። በዳኝነቱም በኩል ደግሞ የሰው ዳኛ መጥቶ አንተ ወነተኛ ነህ ውሸተኛ ነህ ብሎ ይመሰክርም ሆነ ሊወስን አይችልም ከአላህ የበለጠ ፈራጅና ወሳኝ ላሳር ነውና እኔ ፈርጃለሁኝ ወስኛለሁኝ ሌሎቹ መሰከሩም አልመሰከሩም ምንም ውጤትና ትርጉም የለውም ተዋቸው አለ ማለት ነው። ወተመት ከሊመቱ ረቢከ ሲድቀን ወአዲላ የጌታ ውሳኔ ቃላቶች በእውነተኝነትም ሆነ በፍትህ ሚዛን የተሟሉ ናቸው ይላል። እንግዲህ አላህ ሱብሃነሁ ወተዓላ አንድ ነገር ከተናገረ ይዋሻል የሚባል ነገር የለም። ከአላህ ቃላት ውስጥ ውሸት ነገር አይመጣምና በእውነተኝነቱ አተማማኝና የተሟላ ነው የአላህ ቃል ማለት ነው። እንደገና ደግሞ ውሳኔ ከሰጠ አንድ ፍርድ ካሳለፈ ያ ፍርዱ ይዛባልና ያጋድላል የሚባል ነገር አይኖርም። የአላህ ፍርድ ሁልጊዜ ሚዛናዊ ሆኖ ነው የሚቀጥለው። እነሱ ግን አላህ የተናገረውን እንደ ውሸት የፈረደውን እንደ አርሎ በመቁጠር እንደገና የሰው ምስክርና ዳኛ ይፈልጉልሃል እንጂ የአላህ ቃል በእውነተኝነቱ ሆነ በትክክለኝነቱ የሚያጠያይቅ አይደለምና አንተ አትጠራጠር። ላሙ በዲለሊ ከሊማቲሂ ለአላህ ቃላቶች ደግሞ ቀያሪ የለውም። አላህ አንድን ቃል ከተናገረ ወይም አንድን ውሳኔ ካሳለፈ የዓለም ህብረተሰብ ቢረባረብ የሱን ውሳኔና ቃል የሚቀይርና የሚለውጥ ሊኖር አይችልም። ወሰሚዑ አሊም እሱም የሚባለውን ሁሉ ሰሚ እንዲሁም ደግሞ የሚታሰበውንና የሚደረገውን ሁሉ በጥልቅ አዋቂ የሆነ ጌታ ነውና አሁን አንተ የምትሰማና የምታቀውን ብቻ ሳይሆን ከጥላቶች ብዙ ብዙ የሚያቀውና የሚሰማው ነገር አለ። ሆኖም እነሱ የሚሉህን ነገር ጆሮ አትስጠው ማለት ነው። وإن تطع أكثر من في الأرض يضلوك عن سبيل الله إن يتبعون إلا الظن وإن هم إلا يخرصون إن ربك هو أعلم من يضل عن سبيله وهو أعلم بالمهتدين وإن تطع أكثر من في الأرض بذي بمدر لاي يعدلو فترتات الشن عرض عني والشن بمي أقربو تأسار يمتسمع معنا يمتقبع با يوانكن دوانا ሁዲሉካ አን ሰቢልላ ከአላህ መንገዲ ያወናብዱሃልና ያፈናቅሉሃል ይላል። እንግዲህ ሐቅና ባጢል በብዛት አይደለም የሚወሰነው ማለት ነው። በብዛትማ ከሄደ በዚህ በምድር ውስጥ ያሉ ፍጥረታቶች አብዛኛዎቹ ከአላህ ፍቃድ የራቁ በመሆናቸው እነሱ የሚያቀርቡትን ሐሳብ ከተከተልክ ወደ ስህተት ነው ይዘው የሚገቡት ነው የሚለው። በመሆኑም እነሱ የፈለገውን ያህል ቢበዙና ቢረባረቡም የኔ ብቻዬን የነገርኩ ሐቅ ነውና ትክክለኛ የሚሆነው የኔን መመሪያ ትተህ በብዙሃን ድምጽ ሄድ ያለው እንዳትል የብዙሃኑ ድምጽ በባጢል ላይ የተመሰረተ ስለሆነ ተሳስቶ የሚያሳስት ነው የሚሆነው። እየተبيعونه ኢላዘን እና እነዚህ ሰዎች አንተን ያሳስተዋል ያልኩ ለምንድን ነው መሰለኝንና ግምትን እንጂ ተጨባጭ የሆነ ማስረጃን አይከተሉምና ነው። በአለም ዙሪያ ያሉ ሰዎች አብዛኛዎቹ አሁንም ድረስ ብዙ ህዝብ የሚስማማበት ነገር በግምትና በመሰለኝ በጥርጣሬ የተመሰረተ ነገር እንጂ በተረጋጋጭና በተጨባጭ ማስረጃ ላይ የተመረኮዘ ባለመሆኑ እነዛን ብዙሃኖችን የተቀበለና የተከተለ ሁሉ ሁልጊዜ ለስተት ይዳረጋል። ስለዚህ አንተንም ወደ ስተት ይዘው እንዳይገቡ ወይንሁም ኢላ ይኽሩሱን እና በዚህ በምድር ላይ የሚገኙት አብዛኛዎቹ አንተን ለማሳመን የሚሞክሩት ሁሉ እነሱ የሚቀጥፉና የሚዋሹ እንጂ እውነተኞች አይደሉምና ተጠንቀቃቸው ይላል። እና ለዚህ ነው እንግዲህ አለል ባጢን የፈለገውን ያህል ቢበዙ ወይም ደግሞ ያንን ያዙትን አቋም የፈለገውን ያህል ቢጮውና ቢወተውቱ ባጢል እስከሆነ ድረስ የድምፁ መባዛትና መበራከት እውነት ሊያረገው አይችልም ማለት ነው። ውሸት ሁልጊዜ ውሸት ነው። የዓለም ህብረተሰብ በአንድ ድምፅ እንኳን ቢያስተጋባው ከባጢልነቱ ሊያወጣው አይችልም። የድምጽ ብዛት ሐቅን ባጢል ባጢልን ሐቅ ማረግ አይችልም ማለት ነው። እንግዲያሳ ሐቅንና ባጢልን የሚወስነውና የሚመድበው አንድ አላህ ብቻ ነው። አላህ አንድ ነገር ባጢል ነው ካለ የዓለም ህዝብ በሙሉ ሐቅ ነው ቢል ሊሆን አይችልም። አንድ ነገር ደግሞ አላህ ሐቅ ነው ካለ የዓለም ህዝብ በሙሉ ባጢል ነው ቢል እንኳን ሊቀይረው አይችልም ማለት ነው። ስለዚህ እኔ የማወርድልህን መመሪያ ይዘህ በዛው ቀጥ ብለህ ቀጥልበት ጉዞህን። አለበለዚያ ብዙዎቹ የሚሉህን የምድር ሰዎች መሰለኝ እያሉ የሚናገሩና የሚወረውሩትን ሐሳብ አንተ ተተቀበልከውና ለመከተል ተሞከርክ እርግጠኛ ነኝ ከአላህ መንገድ ያፈናቅሉሃልና ለስተት ይዳርጉሃል ይላል። ለዚህ ነው እንግዲህ በአሁንም ጊዜ በአለም ዙሪያ ያሉ ኩፋሮችና ተከታዮቻቸው ሰው ሰራሽ ስርዓትንና ከንቱ ስንኩል አስተሳሰብን እንደ እውነት አድርገው ያራግቡታል። በጥቂቶች ዘንዳ ያለውን ሐቅ ደግሞ እንዳይበላ እንዳይዘራ አድርገው ሲያንቋሽሹትና ሲያጣጥሉት ይታያል ማለት ነው። ግን አለል ሐቅ ሐቅ እስከተከተሉ ድረስ ምንም ጥቂቶች ቢሆኑና የሙብጢሮቹ ድምጽ እንኳ ቢጫናቸው በዛው በሐቁ አመነውበት ሲዋደቁ የሚታዩት ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ሁነትንና ውሸትን በብዛትና በጥቂትነት ሳይሆን እንዲለካ ያደረገው ሁነት ከሱ የወረደ በመሆኑ ውሸት ደግሞ ከሱ የማይፈልግ ከሆነ ድረስ የዓለም ህዝብ በሙሉ እንኳን ቢቀበለው ሁነት ሊሆን የማይችል መሆኑን ስላረጋገጠ ነው። ሁልጊዜ ትክክለኛ ታጋዎች ሁነቱን ይዘን ብቻችንን ህዝብ ነን የሚሉት ማለት ነው። እና ربك هو عالم من يضل عن سبيله ያንተ ጌታ ደግሞ ከሱ ጎዳና የሚገለሉና የሚሳሳቱን ሰዎች አቃቸዋል። ምንም ሐቁኛ ጋር ነው እያሉ ቢደነቁም ሁልጊዜ ከተሳሳቱ ማንንም አይደበቅም ስተተኛውን ጠንቅቆ ያቀዋል ማለት ነው። ባሁን ጊዜ እንግዲህ በተገላቢጦሽ የባጢል ወገኖች ናቸው በሁሉም ነገር እንግዲህ ሰልጥ ነው መድቀው ውሸቱን ልክ እንዳው የሚጨበጥ ሁኔታ አድርገው ያቀርቡታል። ለሰዎች እንግዲህ ሙሉ በሙሉ ኡነቱ ከነሱ ጋር ነው ቢያሰኝ እንኳን አላህ ዘንድ ግን ሙብጢሮች መሆናቸውን ጠንቅቆ ያቀባቸዋል ማለት ነው። ወአለሙ ቢልሙህተዲን እና ከነዛ ከፍጥረታት መካከል ደግሞ ትክክለኛውንና ወጥ አስተማማኝ የሆነውን የነጃ ጎዳና የተከተሉትንም እንደዛው ጠንቅቆ ያቃል። ስለዚህ እሱ ሐቀኞች ናቸው ብሎ የመሰከረላቸው በሰዎች ዘንዳ የተናቁ የተረሱ ቢሆኑም ሁልጊዜ ሐቀኞች እነሱ ብቻ ናቸው። እሱ ደግሞ ሙብጢሮች ናቸው ካለ በሰው ዘንዳ በጣም ተቀባይነትና ተሰሚነት ቢኖራቸው ቢበዙም ቢራቀቁም እንኳን ዝሮ ዝሮ ያው የባጢል ወገኖችን ሙብጢሮች ናቸው ካለ አላህ ማንንም ከባጢላቸው የሚያወጣቸው አይኖርም ማለት ነው። ታኩሉ ሚማ ዙክረስሙ ላሂ አለይሂ ኢን ኩንቱም ቢአያቲሂ ሙእሚኒን وما لكم الا تاكلوا مما ذكر اسم الله عليه وقد فصل لكم ما حرم عليكم الا ما اضطررتم اليه وان كثيرا ليضلون باهوائهم بغير علم ان ربك هو اعلم بالمعتدين وذروا ظاهر الاثم وباطنه ان الذين يكسبون الاثم سيجزون بما كانوا يقترفون ولا تاكلوا مما لم يذكر اسم الله عليه وانه لفسق وان الشياطين ليوحون الى اوليائهم ليجادلوكم وان اطعتموهم انكم لمشركون فكلوا مما ذكر اسم الله عليه يا الله اسم يتوسبت يهونه النجر بلو الى ان كنتم باياته مؤمنين ان انت بس من مريانا بانكسوچو يمتامنو كهوناچو የጌታችሁ ስም ተወስቶ ወይም ተነግሮ የታረደውን እንሰሳ ከመብላት የሚገድባችሁ ነገር የለምና ብሉ በማለት ፍቃድ ይሰጣል ማለት ነው። ይሄ የሆነበት ምክንያቱ ሙሽሪኩል አረብ በወቅቱ በፍቃዱ የሞተውንም ሰው ያረደውንም ያለመለየት እንዳውም ዝም ብሎ የበከተውን የተሻለ አትመስሎ በማየት ይበሉት ነበር በወቅቱን ማለት ነው። እንደገና ሙስሊሞቹ ሰው ቢስሚላህ ብሎ ካላረደው በስተቀር ራሱ ዝም ብሎ የሞተ እንሰሳ በክት ነውና አይበላም በሚሉበት ጊዜ ይሄውላችሁ ጌታን እናወዳለን እናከብራለን ይላሉ። እንደገና እሱ በፍቃዱ የገደለው ደግሞ እርኩስ ነው እኛ የራሳችንን ዜማ አነብንበን ካላረነው በስተቀር ይያሉ ይከለክላሉ በማለት ሹዋ ሸካ አስገቡባቸው ማለት ነው። የግዚያ ዑነትም አላህ በፍቃዱ የገደለው ነገር አይፈላም ስንል እንዳውም ይሄ ያላህን ክብሪ ነካ ይሆን እንደ በማለት ተጠራጠሩ። ይሄን ትርጣሬ ለማንሳት አላህ Subhanahu Wa Ta'ala ያላህ ስም አውጥታችሁ ያረዳችሁትን ነገር ያለምንም ትርጥርና ቅሬታ ብሉ ተመገቡ፣ ያኛው ግን ካለኔ ፍቃድ የታረደው ወይም የተለያየ ህገወጥ ቃላቶች የተነገሩበት ነው በኔ ዘንዳ የተከለከለውና እነሱ በአክብሮትም እንደዛ አይነት ከንቱ ሰበካ ያቀርቡላችሁ ወነት እንዳይመስላችሁ ነውም ነው። ወማለኩም አላ ተኩሉ ሚማ ዚክረ ስሙላህ አለይ የጌታችሁ ያአላህ ስም በስላይ ተወስቶ የታረደ የሆነውን እንሰሳ እናንተ የማትበሉበት ምን ምክንያት አለ? እነሱ በክቱን እንዳውም በአላህ ፍቃድ ቀጥታ የሞተ ነውና እሱ ነው ሊበላ የሚገባው እያሉ ቢያምታቱም እንኳን እናንተ ግን የጌታችሁ ስም ተወስቶ የታረደበትን ነው ተዛ በፊት አስቀድማችሁ መብላትና መጠቀም የምትችሉት ነውም ነው። ወቀር ፈሰለ ለኩም ማሐረመ አለይኩም እናንተ ላይ እርም ያደረገውንና የከለከለውን ነገር ካሁን ቀደም በሌሎቹ ምዕራፎችና አንቀጾች ግልጽ አርጎ አብራርቶላችኋል። በዛ መሰረት የከለከለውንም በክልክልነቱ አውቃቸው መራቅ የተፈቀደውንም እንደተፈቀደ አውቃቸው መጠቀም እንጂ በጥላቶቻችሁ ወሬና ውዥንብር መበገር የለባችሁም። እላ መዱ ጥርርቱም ይለይ ከነዛ ተተከለከሉ ክፍሎች ችግር እንድትጠቀሙ ያስገደዳችሁ ብቻ ሲቀር ይላል። ለምሳሌ እንግዲህ ሑርመት አለይኩም መይተቱ ወደሙ ወለሕሙ ልኽንዚር በሚለው አያት የተዘረዘሩ ብዙ ነገሮች አሉ። ከነዛ መካከል መጨረሻ ደግሞ ችግር ያዛቸው እንደው ፈመን ይጥጥረ ገይረ ባቢን ወላ አዲን በማለት መልሶ በችግርና አማራጭ በጠፋበት ጊዜ እነዛኑ የተከለከሉትን እንኳን ሳይቀር መብላት መቻ እንደሚቻል ገልጿል ማለት ነው። እነዛን እንግዲህ በዝርዝር የገለጽኩላችሁን በችግር ጊዜ እንዳውም መልሳችሁ ልትጠቀሙባቸው ትችላላችሁ ብዬ የነገርኳችሁ እንጂ ከዛ ውጪ እነሱ የሚያመጧቸው ነገሮች ሁሉ ውሸት እንደሆኑ አውቃችሁ ዝም ብላችሁ መብላት አለባችሁ። وإن كثيرا ليضلون بأهوائهم بغير علم كثوچ ብዙሃኖቹ በራሳቸው ስሜትና ዝንባሌ ያለምንም መረጃና አውቀት ሰዎችን ያወናብዱ ይሞክራሉ። إن ربك هو أعلم بالمعتدين ያንተ ጌታ ደግሞ ደንበራላፊዎችና ህገወጦችን የሚያጌታ ነውና ስለዚህ ነው የነሱን ውጅንብር እንዳትቀበሉ በማለት የሚያስጠነቅቀው ይላል። እንግዲህ ሙሽሪኩ العرب ምን ይሉ ነበር በወቅቱ? ተመልከቱ መሐመድን አላህን አከብራለሁኝ ወዳለሁኝ ይላል። እንደገና ተቃራኒ የሆነ ነገር ይሰራል ይላሉ። ምንድነው እሱ ሲሏቸው እሱ በቢላዋ ገዝግዞ የራሱን ዜማ አነብንቦ ያረደው ነገር ቅዱስ ነው ብሉት እያለ ይፈቅዳል። አላህ በቀጥታ በፍቃዱ የገደለውን ነገር ግን እርኩስ ነው እንዳትቀርቡ እያለ ያወግዛልና ይከለክላል። ይሄ ነው እንዴ ታዲያ አላህን መውደድና ማክበር ይሉ ነበረ። እና ይሄንን አባባል እንግዲህ አብዛኛዎቹ የዋሆች ሲሰሙ እውነትን ጌታ በፍቃዱ የገደለውን ነገር እርኩስ ነው ማለትስ እንዳውም ራስን ከጌታ እንደማብለጥ ይቆጠር ይሆን እንደ በማለት ይፈሩና ይጠራጠሩ ጀመረ ማለት ነው። ስለዚህ ወእነ ከثيرا ለይዝሉ ነቢአዋይን ይሄ አባባል በዛሂሩ ሲታይ እንኳን እውነት ቢመስል ለየዋዎቹ አብዛኛዎቹ ሰዎች በግል ስሜትና ፍላጎታቸው ቢገይር ዒልሚን ያለምንም ተጨባጭ መረጃና እውቀት ነው ሰዎችን ሊያወናብዱ የሚሞክሩት። ይሄንን በሚሉበት ጊዜ ያላወቀ ሰው ወነተም እነሱ አላህን ያከበሩና ነብዩና ሙእሚኖቹ ደግሞ ራሳቸው ያረዱት ይበላል በፍቃዱ የሞተው ይጣላል ሲሉ አላህን ክብሩን እንደተጋፉ ተቆጥሮ ይታያቸዋል ማለት ነው። እና ብዙዎቹ እንደዚህ አይነት ማወናበጃና ማጥላሊያ ቃላቶችን ሲደረድሩ ወነት ከነሱ ጋራ ያደረ ይመስላቸዋል ማለት ነው። ይሁን እንጂ አላህ ህገወጦችንና ድንበር ተላላፊዎችን ስለሚያቅ እሱ ይሄን አይነት ብሉ ይሄን አይነት አትብሉ ካለ ከዛ ውጪ ሌላ ምንም ነገር አማራጭ ሊኖር የማይገባ መሆኑን ወቁ ነው የሚለው። ወደሩ ዛሂራል ኢስሚ ወባጢነው ከወንጀል ደግሞ ግልጽና ምስጢር የሆነውን ሁለቱንም ተውት። አንድ ነገር አላህ ከጠላውና ተከለከለው ያ ነገር በገሃድ በግልጽ መሰራት የለበትም በድብቅ በምስጢር መደረግ አይገባም ማለት ነው። ሙሽሪኩል አረብ ደግሞ አንዳንድ ወንጀሎችን በተለምዶ በባህላቸው ያወግዙና ይኮንኑ ነበር። ግን በይፋ መስራታቸውን ሲያወግዙ እንደገና በምስጢር መስራት እንደተፈቀደ ያደርጉ ነበርና የዚህ አይነት አሰራር ደግሞ በኔ ዘንዳ ተቀባይነት የለውም። ወንጀል ከሆነ በምስጢርም ሆነ በገሃድ መተው አለበት ይላል። ለምሳሌ ዝሙትን ያወግዙት ነበር። አይዝሚል ሁር ወልሁራ ጨዋታው ሴትም ሆነ ወንድ ዝሙት ይሰራል እንደ እያሉና ጉጀል ወቅታቸው ይሄንን ብልግና መሆኑን ያውቁ ነበር። ዳሩ ግን ይሄን አይነት እንግዲህ ውግዘት የሚያስከትሉት በይፋ ሽርሙጥና የተሰማራውን ሰው ነው። አለበለዚያ የግል ደንበኛ ወይም ጓደኛ ይዞ በምስጢር በድብቅ የሚያደርግ ከሆነ ያው ቅምጥ እንደሚባለው ማለት ነው። የዛን አይነት አይከለክሉም እንደ ወንጀል የማይቆጥሩትም ነበርና ወንጀል ከሆነ በድብቅም ሆነ በይፋ በኔ ዘንዳ ክልክል ነው። ምክንያቱም በእናንተ ዘንድ ነው ይፋና ምስጢር የሚባለው እንጂ እኔ ዘንድ የሚደበቅ ስለሌለ ማለት ነው። እነዚህ የክትቡን الاثم እነዚያ ወንጀልን የሚሰሩ የሆኑ ሰዎች ሰይዘው ነቢማካኑ ይቅተሪፉን በዛ በሚቀጥፉት ነገር ተገቢ ምንዳቸውን ሳይመነዱ አይቀሩም። ማለትም ወንጀል የሆነውን ነገር በምስጢርም ሆነ በይፋ ከሰሩት በአላህ ላይ እንደቀጠፉ ይቆጠራል። ይሄን ነገር አላህ በምስጢር ከሆነ ወዶታል ፈቅዶታል እንደማለት ስለሚቆጠር በዛ በወንጀል ስራቸውና እንዲሁም ደግሞ በጥርጣሬ በግምታቸው አላህ ተገቢ ቅጣታቸውን እንደሚሰጣቸው ነው በማለት ያስጠነቅቃልና ይዝታል ማለት ነው። ولا تاكلوا مما لم يذكر اسم الله عليه يا الله ثم سايوتا بلاو لاي يتجدلون ويم يتعرضون نجر دمه اتبلو يا بيت انت سامونه يدراوري بسم الله سايبال كتجدل ويم كتعرض مبلات يلباچوم وانه لفسق يا الله ثم يالتوسابتن ممجب يك الله فقار موطاتنا ما فنجدنو وان الشياطين ليوحون الى اوليائهم ليجادلوكم እነዚህ ሰይጣኖች ደግሞ ወደ ወዳጆቻቸው ወይም ወደ ደንበኞቻቸው የመስበኪያ ቃላቶችን ያሰራጫሉ እናንተን ሙእሚኖችን እንዲከራከሩአችሁ ማለት ነው። እና እንግዲህ እናንተ ያረዳችሁትን እንደ ቅዱስ አላህ የገደለውን እንደርኩት ቆጥራላችሁ እያሉ የሚከራከሩአችሁ የነን አይነት አባባል የመከራከሪያ ነጥብና ዘዴ ከሰይጣን አለቆቻቸው ተቀብለው እንጂ ከራሳቸው ጭንቅላት አፍልቀው አይደለም። ሽርኮቹ ምንም የሚያውቁት ነገር የለም እንደማገናዘብ አይችሉም። ግን እነዛ አፈጮሌ የሆኑት ኩፋሮችና እንዱም ሸያጢኖች በመተባበር አንዱ ለሌላው መመሪያን እየሰጠና እያሰራጨ ነው እንዲህ አይነት ሸክ እንዲገባባቸው ለማድረግ የሚሞክሩት ማለት ነው። ወይን አጧቱሙም እና ይሄንን አደገኛና መርዘኛ የሆነውን አነጋገራቸውን ሰምታችሁ ብትቀበሏቸው ኢነኩም ለሙሽሪኩን እናንተም ከነሱ ያልተሻላችሁና ያልተለያችሁ ታውታውያን ወይም አጋሪዎች መሆናችሁ ነው ባላችሁ። ምክንያቱም አንድ ነገር የመከልከልና የመፍቀድ ስልጣን ያአላህ ነው። መመለክ የሱ ብቻ እንደሆነ ሁሉ ሐራምንና ሐላምን የመደንገግም ስልጣኑ የሱ ስለሆነ አላህ የከለከለውን ተፈቅዷል የፈቀደውን ተከልክሏል የሚል ካለ ያአላህ አጋር እንደሆነ ይቆጠራልና ይሄንን አጥራር የምትደግፉና የምትቀበሉ ከሆናችሁ እናንተም በሌላ መልኩ ታውታውያን ናችሁ በማለት ያስጠነቅቃል። አው ማን ካና ሚተን ፈአህያይና ወጀአልና ለሁ ኑራን ይምሺ ቢሂ ፊናስ ከማን መሰለሁ ፊዝሉማት ለይሰ ቢኻሪጅ منها كذلك زين للكافرين ما كانوا يعملون وكذلك جعلنا في كل قريه اكابر مجرميها ليمكروا فيها وما يمكرون الا بانفسهم وما يشعرون وإذا جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسول الله الله أعلم حيث يجعل رسالته سيصيب الذين أجرموا صغار عند الله وعذاب شديد بما كانوا يمكرون أو من كان ميتا فأحييناه يا موتهن وكقيبها لنا اندقنا كيوات يزر نبتنا يادانه يهونه سوية وجعلنا له نورا يمشي به في الناس አባታዎች መካከለ ያበራና ያንጠባረቀ የሚሄድበት ብርሃን ያጨበጥነው ወይም ያደረግንለት የሆነው ከመመተሉ في الظلمات በድርብ ጨለማ ውስጥ ተዘፍቆ እንደቀረው ሰው የነው ምሳሌውን በማለት ይጠይቃል። ليس بخارج منها ከገባበት ጨለማ ምንም መውጫና መፈናፈኛ አጥቶ በዛው ተደናብሮና ታውሮ እንደቀረው ሰው ይመስላችኋልን? አይመስልም ልዩነት አለ ማለት ነው። ናይ አያት የመጣው በነብያችን አጎት በሐምዛ ኢብኑ አብዱል ሙጣሊብና በአቡ ጀህል ምክንያት ነው ይባላል። እንግዲህ እነዚህ ሁለት ግለሰቦች በአንድ ወቅት የነብዩ ተቃዋሚዎች ኩፋሮችና ሙሽሪኮች ነበሩ። ግን አላህ Subhanahu Wa Ta'ala መልካም ፍቃዱ ሆነና ሐምዛ ኢብኑ አብዱል ሙጣሊብ ተግዜ በኋላ ወደ ኑር ተመለሰ ያኛው በጨለማው ቀረ ለማለት ነው የተፈለገው። እሱም እንደነው ከለታት አንድ ቀን ሐምዛ አዳኝ ነበሩ ይባላል። እና ወደ በረሃ ይሄዱ አውሪ ያደኑ መምጣት ይወዱ ነበር። እና አደም እንደሄዱ በአንድ ቀን በአጋጣሚ ነብያችን አለይሂ ሰላቱ ወሰለም ከአባ አካባቢ ኢባዳ አደርጋለሁ ይብለው እዛ በመስገድ ላይ ይያሉ አቡ ጀህል መጥቶ አዋረዳቸው የፈተራቸው ለመደብደብም ወከረ ይባላል። እና ሰዎች እንግዲህ በአካባቢ የነበሩት በዛው ሙሽሪኮች ናቸው አብዛኛዎቹ ታቸው የቅርብ ወገን የላቸው። የግዚያ ያ ሁኔታውን ያየ ሰው አጎታቸው ከአደን ሲመለስ ገና ቤቱ ሳይገባ በጣም በሽቆት ስለነበረ ዛሬ የሆነውን ነገር ሰማ ይለዋል ሐምዛን ተቀብሎ ማለት ነው። ምንድነው እሱ ሲል የወንድምህ ልጅ አቡ ጀል በጣም በሰው ፊት አዋረደው እንዳውም ገፈተረው ለመማታትም ሞከረ ይለዋል። የግዚያ መወለድ መጥፎ ነውና ወዳውኑ ደሙ ይፈላል። እሱም የዛ ግዚያ ካፊር ነው ገና አልሰለመም። ቢሆንም እንዴት የወንድምህ ልጅ ወገን የለውም ተብሎ እንደዚህ ያዋርደዋል በማለት ወዳውኑ እሳት ለብሶ እሳት ወርሶ ቤቱ ሳይገባ ቀጥቱንና ጦሩን እንደያዘ ቀጥታ አቡ ጀህል ወደ አለበት አመራ ማለት ነው። እና አቡ ጀህልን አሐቁን ማሰሚዕት አለው። ዛሬ የሰማሁት ነገር እውነት ነው እንዴ አለው በቁጣ መጣና። ተለዋውጦ ሲያው ደነገጠ እሱ። ምን ላርግ ብለህ ነው ሐምዛ? ይሄ መጥፎ ሰውዬ እኮ እያሳሳተን ነው። ይሄው እንደምታውቀው ጣዖቶቻችንን እያቋሸሸ እየዘለፈ አባቶቻችን አያቶቻችን ምንም እንደማያውቁ እያደረገ ታሪካቸውን እያጎደፈ ህብረተሰባችንን እየከፋፈለ እንዳ በአጠቃላይ የኛን አስተሳሰብ ሁሉ እርኩስና ከንቱ እያደረገ ዋጋ ቢስ ያደርገን፣ እኔ ደግሞ ባለብኝ ኃላፊነት እንዲህ አይነቱን ባለጌ መቆጣጠር ስላለብኝ አሁን አድርጌያለሁኝ፣ ምን ላድርግ ታዲያ ይለዋል። ይህ ጊዜ የብስ ቁጣው ገነፈለና ወመን አስፈሁ ሚንኩም አለ ይባላል። ታዲያ አሁንስ እኛን ሰፊ አደረገን አባቶቻችንን ቂል አደረጋቸው የምትለው እውነቱማ ከተፈለገ ከእናንተ የበለጠ ቂል አለ እንደ ተዕቡዱነ ልሒጃረተ ወሸጀር፣ ዛፍን ድንጋን እንዲሁ የማይሰማ የማይለማውን ነገር ይጠቅመናል ይጎዳናል እያላችሁ ትሰግዳላችሁ ታጎበድዳላችሁ፣ እና ተዚህ የበለጠ ቂል ታዲያ ወትሮውንስ ማን ሊገኝልህ ፈለግ አለና አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ፣ እንዳውም እኔ ካሁን ጀምሬ አቋሚን ወቁት ከአላህ በስተቀር አምላክ የለኝም ሙሐመድም በእርግጥ የአላህ መልእክተኛ ነው በማለት የምስክር ቃሉን ሰጠና በዛ በያዘው ቀስ ራሱ ላይ ጨመረበት ይባላል። እና እንዴ በጨበጣ ወስዶ ራሱን ወጋው፣ ደሙ ተንታለለና በፊቱ ላይ ወረደ ይባላል። እንግዲህ ጀግና በጣም ታዋቂ ስለነበሩ ሐምዛ ታካባቢ የነበሩት ሌሎች ባለስልጣናቶች ሊከላከሉም ሆነ ሊገለግሉ አልቻሉም። ሁላቸውም እንደው ደንግጠው ድርቅ ብለው ዝም አሉ ይባላል። እና የፈለገውን አድርጎ ከዚህ በኋላ ደግመህ እንግዲህ እኔ የእሱን ዲን ተቀብል ያለሁኝ ተደረጉ ብለህ በእሱ አንድ ነገር ስታረግ ባይህ ወዮልህ በማለት ዛቻቸውን ሰጥተው ተመለሱ ወደ ቤታቸው ይባላል። እና ይህ እንግዲህ ድንገተኛ አቋም ለውጥ በሐምዛ ላይ በሚከሰትበት ጊዜ ይህ አያት መጣ ማለት ነው። ሁለቱ ሰዎች እንግዲህ ተመሳሳይ ነበሩ ትናንትና፣ ዛሬ ግን አንደኛው ተንቅልፉ ነቃ ማለቱ ነው። ልክ የነበሩበት እንግዲህ የሽርክ ህይወት እንደ ሞት ስለነበረ አወ መን ካነ መይተን ፋህየናሁ አለ። ብዙ ጊዜ ያው ቀልቡ በሽርክ በኩፍር ሙቶ የቆየው ሰውዬ ከጊዜ በኋላ እንደገና እንዲድንና እንዲባንን ያደረግ ነው። ወጃአልና ለሁ ኑረን የምሺ ቢሂ ፊናስ፣ በህዝብ መካከል በአደባባይ ማንንም ሳይፈራና ሳያፍር እያንጸባረቀ የሚያበራውና የሚሄድበት የሆነ ብርሃን የሰጠ ነው። ከመመሰሉ ፊዙሉማት፣ በድርብርብ ጨለማ በሽርክ በኩፍር በመጥፎ ልማድ ተመርዞና ተውጦ እንደ ቀረው ከንቱ እንደ አቡ ጀህል ነውን? አይደለም። ሁለቱ ሰዎች ትናንት አንድ አይነት ነበሩ፣ ዛሬ ግን ፍጹም ተለያዩ። አንዱ ካለበት ጨለማ የሚወጣበት አንጸባራቂ የሆነ ብርሃን ባውዛ ሲጨብጥ፣ ሌላኛው ግን በዛው በተዋጠበት ጨለማ ታፍኖና ተደናብሮ ቀረ በማለት ኮንነው አቡ ጀህልን ማለት ነው። ከዛሊክ ዙይነ ሊልካፊሪነ ማካኑ ያመሉ፣ እና ልክ ለአቡ ጀህል ይኸው መጥፎ ስራው መልካም መስሎ እንደታየው ሁሉ ለካሃዲዎች በማንኛውም ጊዜ በየትኛውም ቦታ ሲሰሩት የነበረው መጥፎ ስራቸው መልካም መስሎና አሸብርቆ ይታያቸዋል በማለት ያለው አስተሳሰብ ለሱ ብሩህ ቢመስለው እንኳን ከንቱ መሆኑን አረጋገጠበት ማለት ነው። وكذلك جعلنا في كل قريه اكابر مجرميها ليمكروا فيها አሁን ላንተ በዚህ በከተማ የሚገኙትን ባላባቶችና ትልልቅ ተብዬዎች ጠማማዎችና አደገኛ ተቃዋሚዎች እንዳደረኩብ ሁሉ ካሁን ቀደምም በተለያዩ ከተማዎች ነብያት በሚላኩበት ጊዜ በከተማ የሚገኙ ተላልቆችና ተሰሚነት ያላቸው ግለሰቦች ናቸው ጠማማ ሆነው የተገኙት። ይሄ እንግዲህ ተታሪክ ሲቀጥል የመጣ ነገር ነው ማለት ነው። በማንኛውም ጊዜ ነብይ ሲላክ የሚቃወመው ምስኪኑ ደሃው ተራው ህዝብ አይደለም ማለት ነው። ባገሪቱ ያሉ ባለስልጣናት እንዲሁም ከበርቴዎችና ባለጸጋዎች ካለንበት መርከዝ እንወገዳለን ቦታችን ይወሰድብናል ብለው በመፍራትና በመስጋት ጠማማ ሆነው ነብያቶችን የሚያደናቅፉትና እውከት የሚፈጥሩት ምን ጊዜም የዚህ አይነቶቹ ሰዎች ናቸው ይላል። ሊያምኩሩ ፊያ፣ እና በዛይ በከተማ ውስጥ ደባና ተንኮላቸውን ሊያድሙና ሊሸርቡ እነዚህ ትልልቅ የተባሉት ሰዎች ናቸው ሁልጊዜም ለዚህ ዲል የተወደቡት ነው የሚለው። ወማ የምኩሩነ ኢላ ቢአንፉሲህም፣ ግን እነሱ የሚያድሙትና የሚወልቱት ነገር በራሳቸው ላይ ነው እንጂ ዝሮ ዝሮ አለል ሐቅን የሚጎዳ አይደለም። አለል ባጢል በባጢል ላይ ሌት ተቀን ቢመክርና ተንኮልን ቢሸርብ በዛ በታጣውና ባዘጋጀው ወጥመድ እሱ ራሱ ይያዛል እንጂ እኔ የመረጥኳቸውና የላኳቸው ነብዮችና ተከታዮች ሊጠቁ አይችሉም። ወማ ይሽዑሩን ግን እነሱ የሚመክሩት የሚወልዱትና የሚመሳጠሩት ነገር ሁሉ ዙሮ ዙሮ ለነሱ ጥፋት መሆኑን አያውቁም እንጂ ቢያውቁ ኖሮ ባላደረጉት ነበር እንደማለት ነው። ወኢዛ ጃአቱም አያቱን እንደዚህ አይነቶቹ ተላላቅነን ባዎችና ተንኮለኞች ታዳ ከጌታቸው በኩል ነብዩ ያአላህ መልእክተኛ መሆናቸውን የሚጠቁሙና የሚያረጋግጡ ተውሂድም አማራጭ ለለው ትክክለኛ ጎዳና መሆኑን የሚገልጹ የሆኑ አንቀጾች በሚመጡላቸው ጊዜ قالوا لنؤمن እኛ በእንዲህ አይነቱ መመሪያ አናምንበትም ይላሉ ሳይፈሩና ተአፍሩ حتى نؤتى مثل ما أوتي رسول الله ያአላህ መልእክተኞች የተሰጡትን አይነት ለኛም ካልተሰጠን በስተቀር እኛ የሱ ተከታይና አጃቢ ልንሆን አንሻም ይላሉ። አላሁ አዕለሙ ሐይቱ የጃሉ ሪሳለተው ይሄማ ማለት እንግዲህ በግድ በደራ እኛም ነብይ መሆን አለብን እንደማለት ነው። ይሄ ደግሞ ሊሆን አይችልም። አላህ መልእክቱን የት ቦታ እንደሚያኖረው ያውቃልና ከናንተ መካከል ማን የኔ ተወካይና መልእክተኛ እንደሚሆን ባለኝ ዕውቀት መርጨዋለሁ። እናንተ ግን በፉክክር እሱን ተመረጠና ተላከው እኛንም ነብይ ማድረግ አለበት እኛን ካላደረገን እሱ የመረጠውን አንቀበልም ማለታችሁ ነው። እናንተ ደግሞ ለሪሳላ የምትበቁና የምትበጁ እንዳልሆነ ስለማውቅ ይበጃልና ይበቃል አለው ሰው አድርገዋለሁ ዲሩንና ብታምኑ እመኑ አለበለዚያ ለዚህኛው አናምንለትም ስላላችሁ እናንተ እንድታምኑ በሚባል ንውዋም ሰጣችሁ አይደለሁም ይላል። እና እንግዲህ ልክ እንደ ነብዩ አያት እንዲወርድላቸው ሙዕጂዛ እንዲፈጣቸው ጠይቀው ነበርና ቡጀል ማለት ነው። እንግዲህ እሱ እነት ተልቆ ከሆነ እሱን ይላከው ጌታ እንድንቀበልለት ከፈለገ ለኛም ተመሳሳይ እድል ይስጠንና ያው በጓደኝነት ተባብረን እንስራ። እና አንተም ልክ ነብዩላህ ሙሳ ሀሩን እንደታላኩላቸው መሐመድ ከተላከ አቡ ሱፊያንም አቡጀልም ተልከዋል ይባልና ሁላችንም ያው እድሉን ተቀራምተንና ተከፋፍለን እየተባበርን መስራት እንችላለን። አለበለዚያ ስልጣኑን እሱ ጠቅሎ ይዞ ነብይ እየተባለ እኛ ግን የሱ አጃቢና አጨብጣቢ መሆን አንሻም። ይህን ያስደርግ እንደው ይሞክር ይህን ካላስደረገ ግን ጭራሻና ምንም በሱ በኩል የሚመጣውን አሉ ማለት ነው። አላህ ደግሞ ይህንን የነብይነት ደረጃና ማዕረግ የት ቦታ እንደማኖረው አውቃለሁኝ እንዲሁ በደራ ለገሌ ተሰጠ ለእኔም ካልሰጠ በስተቀር ብለው ስለሚያስፈራሩኝ እንግዳውስ እባካችሁ መኑ ብዬ ለነሱ በጉቦ መልክ ሪሳላ መስጠት አይደለም የት እንደማው እንደማኖር አውቃለሁ ቃየን አኖርዋለሁኝ ብትፈልጉ መኑ ባትፈልጉ ተውት በላቸው ማለት ነው። ሰይሲቡ ለዲና አጅረሙ እና እነዚህ ያወቁ ጥሜትን የመረጡ የሆኑትን ሰዎች በእርግጥ ሳይደርስባቸው አይቀርም ሶጋሩን ዒንደላሂ ወአዛቡን ሸዲዱን ቢማ ካኑ የምኩሩን በሐቁ ላይ የሚያድሙና የሚወልቱ በመሆናቸው ሰበብ ከአላህ ዘንዳ በጣም አስከፊ የሆነ ውርደትና ቅጣት እንደሚደርስባቸው ነው ይላል። እንግዲህ እነሱ ሐቅ መሆኑን አውቀዋል ግን አንቀበልምና አንከተልም ያሉት ለነሱ ድርሻ ስላልተሰጣቸው ነው። ይህ ከሆነ ደግሞ የኩራትና ትቢት ነው ማለት ነው። እኔ በኩራትና በትቢት የተወጠሩትን ሰዎች ደግሞ እኔ እምቢ ካሉ አስከፊና ብርቱ የሆነ ቅጣት እንደማወርድባቸውና ቅሌትንም እንደማከናንባቸው ይጠብቁ አለ ማለት ነው። فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء كذلك يجعل الله الرجس على الذين لا يؤمنون وهذا صراط ربك مستقيما قد فصل الآيات لقوم يذكرون فمن يريد الله أن يهديه يشرح صدره للإسلام አላህ ትክክለኛውን መንገድ ሊጠቁመውና ሊመራው የሻለት ሰው ደረቱን እስልምና ለመቀበል ያሰፋለታልና ያመቻችለታል ይላል። እንግዲህ አንድን ሰው አላህ ኸይር የሻለት እንደሆነ እስልምና ገና ሲደርሰው በሚገባ ያን ነገር ተመልክቶና ተረርቶ ለመቀበል ልቡን ያሰፋና ያመቻችለታል ማለት ነው። ومن يريد أن يضله እንደገና ደግሞ ሊያሳስተው የሻበት የጃል ሶድረሁ በይካ ገና ስለ እስልምና ሲወራ ደረቱን የጠበበ ያደርግበታል። ሐረጅን እና ጥገቱም እንደው መጠነኛ ሳይሆን በጣም የተጨነቀና የተጠራቀቀ ይሆንበታል ማለት ነው። ከአንማ የሷዱ ፍስማ ስለ እስልምና በሚነግሩት ጊዜ ይህን ነገር መቀበሉ ቀርቶ መስማቱ እንኳን መንፈሱን ያስጨንቀዋል። ልክ ያለምንም መሳሪያ ወደ ሰማይ ውጣ የተባለ ያህል ማለት ነው። እንግዲህ የጥሜት የሚባል ወይም ከሄደት የሚባል በሽታ የተጠናወተው ሰው ስለ ትክክለኛው ሃይማኖት ስለ እስልምና ሲነገረው እንደ ቀላል አይደለም ያው መንፈሱ ይጨነቃል፣ ይጠበባል። ልክ ያለክንፍና ያለምንም መሳሪያ መሬት ለቀህ እንዳሞራ ወደ ሰማይ ውጣ ያሉት ያህል ጨለማና መከራ ይሆንበታል ማለት ነው። كذلك يجعل الله الرجس على الذين لا يؤمنون ان مجمرياونم يمامن فلاغوتنا ازماميا يللاچو بهونو سواش لاي كفرن انا شركن بزي ملك نو بنسو لاي يميمدبباچو مالنو يعني انغدي يلمدوتن كفرن انا شرك لا ملكك يزين يالنو متچنقو يهن يال تنقت ياسكتلباچو ياسلمنا تري مندنو يا ارجسو مالت كفرو ويم ماكارات يميبالو نجر በልቦናቸው ውስጥ ደግድጎባቸው በቁጥጥሩ ስር አውሏቸው ከዛ እንግዲህ ይወጡ እንደሆነ እንደሞት ስለሚመስላቸው ነው ማለት ነው። ልክ እነሱም በተለያየ አጋጣሚ እንደሚሉት ይሄ የለመርነውን ከአባት ያቶቻችን የወረሰነውን እምነት ከመተው ሞት ይሻላል ይሉ ነበር። እና በልባቸው ውስጥ የተደቀደቀው ሽርክና ኩፍር ነው እንዲህ አይነት ጭንቀት የሚያሳድርባቸው ዝምና መቀበል በሚወራለ ጊዜ ነው የሚለው። እና ከአነማ ሰዓዱ ፍስማ የሚለው አነጋገር ቀደም ሲል እንደተተረጎመው ሰው እንግዲህ ያለምንም መሳሪያ ክንፍ የለውም አሞራ አይደለምና ወደ ሰማይ ውጣ ቢሉት ይሄ የማይሞከር ነገር ነው፣ በጣም ያስጨንቃል፣ ደሞ ዘበት ነው፣ መውጣትም አይቻልም ማለት ነው። በዚህ መልክ ነበር ቀደም ሲል ትርጉሙ የሚታወቀው። በአሁኑ ጊዜ ደግሞ በዘመናዊ ምርምር እንደተደረሰበት የአየሩ ሁኔታ ራሱ ጭንቀት ይፈጥራል ተብሏል ማለት ነው። እዚህ ምድር አካባቢ በዝቅተኛ ቦታ ያለው አየር በቂ አየር ነው ለሰው ልጅ ተመጣጣኝ ስለሆነ በመሬት ላይ እያለ አየርን እንደልቡ መተንፈስ ይችላል ማለት ነው። ግን ወደ ላይ ወደ ሰማይ እየወጣ እየነጠረ እየራቀ በህድ የቁጥር የአየር እጥረት ይፈጠራል ማለት ነው። እና ወደ ላይ በቀረበ ቁጥር አየሩ እየጠፋ ስለሚሄድ ሰውየው ወዳሁኑ የሞቱ እንትን እየቀረበ ነው የሚሄደው፣ ጭንቀት ይሰማዋል። ስለዚህማ ተመራማሪዎች አየርን በዘመናዊ መሳሪያ እየያዙ ስንቅ በማድረግ የያዙትን አየር እየጠጡ ነው እንጂ በጠረፍ የሚንቀሳቀሱት በዛ አካባቢ ያለው አየር በቂ አይደለም ተብሏል ማለት ነው። ይህም እንግዲህ የቁርአን ምስጢር ነው። በዛ ጊዜ ሳይንስ አልተፈጠረም። አየሩ በታች በኩል ያለው ይሆን በላይ በኩል ያለው ብዙ ብዙና ጥቂቱ ማንንም አያውቅም ነበር። ግን ምስጢር አዋቂው ጌታ ስለሆነ ያወረደው ወደ ሰማይ ውጣ የተባለ ሰውዬ ከትንሽ ርቀት በኋላ አየር በማጣቱ እንደሚጨነቅና እንደሚጠበብ አይነት እነዚህ ሙስሊምና ተቀበሉ የሚባሉ ጣዖታውያን የዛን ያህል ነው ጭንቀት የሚሰማቸው በማለት ገለጸ ማለት ነው። ወሃዳ ሲራጡ ረብከ ሙስተቂማ እና ይህ ባንተ በኩል የወረደው ከጌታ በኩል የተወደደና የተፈቀደ ትክክለኛውና ቀጥተኛው የጀነት ጎዳና ነው በላቸው። ቀልፈሰልና الايات እና አንቀጾቻችንን አብራራን ኡነቱና ኡሸቱ የት እንዳለ በማያሻማ መልኩ ገለጽን ሊቀውም ይዘከሩን ለሚገሰጡና ምክር ለሚሰሙ ለሚገነዘቡ ሰዎች ሁሉ ይላል። لهم دار السلام عند ربهم وهو وليهم بما كانوا يعملون لهم دار السلام عند ربهم እነዚህ የኔን ምክርና መመሪያ አንቀጾች የተቀበሉ ለሆኑ ባሮች እጌታቸው ዘንዳ የሰላም ሀገር ተዘጋጅቶላቸው አልጀነት ነው የሚለው። وهو وليهم اللهም እንዲህ አይነቶቹ ተመካሪዎችና ተመሪዎች ዋቢና ወዳጅ ነው። ይማ ካኑ ያመሉን በዱንያ ላይ ያሉት ሲሰሩት በነበረው ስራቸው ሰበብ ለእንዲህ አይነት ዲል አብቅቷቸው